አጭር መንደርደሪያ በትንሹ ከሀያ ጊዜ በላይ ተደራርቦ የደረሰብኝን ግፍና በደል እንዲሁም መከራና ደይን በማስመልከት ሞቼም እኖራለሁ የሚል ልዩና ከባድ ግጥም እንዳዘጋጅ ተገድጄ ነበር። በማምንባቸው እምነቶቼ የደረሱብኝ በደሎች መሆናቸውን ባውቅም በአንድ ግለሰብ ላይ ብቻ ያን ያህል ተጭነው መፈጸማቸው ሁልጊዜ ከማሳዘን አልፎ አቃጥሎኛልም። በየትኛውም ሰው ላይ በግል የፈጸምኩት በደል እንደሌለ ባውቅም ያን ያህል መከራና ፍዳ ሊፈጸምብኝ በመቻሉ ምንጊዜም ሲገርመኝ የሚኖር ትንግርት ነው። ያንንም ሞቼም እኖራለሁ የሚለውን አሳዛኝ ግጥሜን ጊዜው በአደባባይ ከማውጣት ተቆጥቤያለሁ። እንደዚያም ያደረኩበት ዋና ምክንያት ደባ የፈጸሙብኝ ጠላቶች በመጋለጣቸው የባሰ እርምጃ እንዳይወስዱብኝ እድል ላለመስጠት ስል ነው። በበኩሌ በሕይወት እስካለሁ ድረስ ብዙ ልሰራቸው የምችላቸው ብርቅና ድንቅ ስራዎች እንዳሉ ስለማምን መቆየቴን እመርጣለሁ። ሀገሬ ላይ እንደ ማንኛውም ተራ ዜጋ በሰላም ልኖር ባለመቻሌ ወደ ባዕድ ሀገር መሸሽ ግዴታዬ ነበር። የሚያሳዝነው የአገር ቤቱ በደልና ደባ ሸሽቼ ከምኖርበት የምድር ዳርቻ ሳይቀር ገስግሶ በመምጣት ላለፉት ሶስት አስርታት ዘመን ጤና እንደነሳኝና እንዳሰቃየኝ ነው። በተለይም የምኖርበትን ሀገር ባለስልጣናት በመሻረቅ ባልፈጸምኩት አንዳች ወንጀል ከከፍተኛ ፍርድ ቤታቸው አስረው አቅርበው ጤነኛውን ሰው ያበርኩ ሰው መሆኔን በመፈረጅ ሰርቼ እንዳልኖር አሰናክለውኛል። ዜናውንም በዓለም ምድር አሰራጭተውታል። እንደዛ ያደረጉ ወገኖች እንደ ወንጀል የሚቆጥሩብኝ ኃጢአት ቢኖር በሀገሬና በሕዝቤ ጎን ቆሜ ወግድ ይሁዳ እንዳለው መታገሌ ብቻ ነው። ይህንንም አቋሜን የፈለጉትን ያድርጉኝ እንጂ እስከ እድሜ ማለፊያ ድረስ የምተወው አይደለም። እንደ ግል ሕይወቴ መመሪያ ያደረጉትን መርሆ በመከተል ለምንት እንከ ታረም ምን ዘት ሬኢ ይውህጦ ሀጥ ለጸርቅ ሀጥ የሆነ አረመኔ ሰው ጻድቁ ንጹሕ ሰው ሰልቅጦ ሲወጣው እያየህ ምን አንዳች አስችሮህ ዝም ብለህ በአርምሞ የምታየው የሚል ሲሆን በበኩሌ እንደ ሰው ከሚደርስብኝ መንፈስ ወቀሳ ለመዳንና ለመጠንቀቅ ስል ንጹሃኑን ለመታደግ የምመራበት መርሆዬ ነው። ይህም መርሆዬ በእድሜ ሂደት ውስጥ በየዘመኑ ይርገብ ይላል እንጂ ስጠቀምበት ኖር ያለው። ይህም ዝንባሌ ብቻውን በወንጀለኛነት የሚያስፈርጅ አልነበረም። በአንጻሩም ስንቱ ጎምቱ ጎምቱ ወንጀለኛ በምኖርበት ምድር ላይ አፍጦና አግጦ እያረጠረጠ ሲኖር እኔን ትንሹን ምስኪን ፈልጎ ማንገላታቱ እግዚኦ የሚያሰኝ ዚቅ ነው። ለነገሩማ የተወጋው ቀርቶ ደም የነካው ሞተ ይባልስ የለ? በእርግጥ ላይችል አይሰጠው የሚሉት ትንግርተኛ ታንኪር እንዲህ አይነቱ አጋጣሚ አይደል? በዚህ ማህደረ ድምፅ ውስጥ ሰፍረው የሚገኙ መንታ ግጥሞች አሉ። የኔ ግለኛ የፈተና ህይወት ያስገኛቸው ናቸው። ሁለቱም ግጥሞች የተለያዩ ይዞታዊ ባህሪያት ይኖራቸው እንጂ ተልእኳዊ ግባቸው ተመሳሳይ ነው። ብሆንማ ኖሮ የሚለው ቀዳማዊ ግጥም አንድ ግለሰብ ችሎታና አቅም የሌለው በመሆኑ ብቻ በሚደርስበት ጭንቀትና ውጥረት የተነሳ መመከት ባለመቻሉ የሚጸጸትና የሚቆጭ መሆኑን የሚገልጽ ሲሆን፣ ሌላው ደግሞ ደብቴን ምን አስቻለው የሚለው ግጥም ደግሞ ችግርና ፈተና ሲገጥመው የሚመክትበት አቅምና ኬል ያለው ሳይጠቀምበት ቀርቶ ራሱን በራሱ አጨማዶ የሚኖር መሆኑን የሚያሳይ ነው። ይህም ማለት አንደኛው ሰው ለፈተናው የሚመክትበት ኃይል እንዲያገኝ ያለውን ውስጣዊ ተምኔት ሲያሳይ፣ ሌላው ደግሞ ጥበብና ክህል ያለው ሳይጠቀምበት በመቅረቱ የሚያስወቅሰውና የሚያስተቸው መሆኑን የሚገልጽ ነው። ይህን ተፈጥሯዊ ልዩ ኩነት በሰዎች ሕይወት ላይ እናያለን። ሰውን የፈጠረው አምላኩ ሁሉንም አሟልቶ ቢሰጠው ኖሮ የሰው ልጅ ምንኛ ጅንን ፍጡር በሆነ ነበር። ሕቀ አህጸጽኮ መላእክቲከ፣ ሰውን ከመላእክቶች ትንሽ አሳነስከው የተባለው ይፈጸም ዘንድ ይሆን ሙሉነት የጎደለው? እንደዛም የተደረገው ይህን የተፈጥሮ ኩነት እጹብ ድንቅ መንክር ግብርከ ብሮ ማረፉ የሚመረጥ ይመስለኛል። እነዚህን ሁለት ግጥሞች በአንድነት ተከታትለው እንዲወጡ ማድረጌ አድማጮቼ የሁለቱንም ይዞታዊ ሐሳቦች እርስ በርስ ያነጻጸሩ እንዲያስተያዩና ውስጣዊ ቅራኔያዊ ነጸብራቃቸውንም እንዲመረምሩ ለማመቻቸት ስል ነው። እንደሚታወቀው ገበሬ መከራውን አይቶ አፈሩን አለስልሶ ዘሩን ዘርቶ በመጨረሻም አዝመራውን አጭዶና ሰብስቦ ካመረተ በኋላ እህሉን ለበላተኛ ያቀርባል። ከዚያ በኋላ የተመጋቢው ተግባር ይሆናል አጣጥሞ መመገቡ። ደራሲም ቢሆን ቃላትን ቀምሮ በግጥምም ሆነ በቅኔ መልክ ካቀረበ በኋላ የቀረበውን ድርሰቱን አጣጥሙ የማዋሃዱ ጉዳይ የአድማጩና የአንባቢው ድርሻና ተግባር ይሆናል። እዚህ ላይ ስለ ግጥሞቹ ይዘታዊ መንፈስ መጠቆም የሚገባኝ ምስጢራዊ ቁም ነገር ቢኖር አቅም ደካማው እኔ በየጊዜው ባጋጠሙኝ የመከራ ወቅቶች ላይ ተፈጥሮብኝ የነበረውን ግላዊ ጭንቀቴንና አድሮብኝ የነበረውን ውስጣዊ ስሜት የሚያሳይ ገሃዳዊ ነጸብራቅ መሆኑን ነው። እንሰማበት ዘንድ በግራና በቀኝ የተከለልንን ጆሮች ንቁሃን አድርጎ የምንሰማቸውን ግጥማዊ ተልኮች ከውስጣዊ ልቦናችን አድርሶ የፍሬ ያብቃቸው በማለት አጭር መንደርደሪያዬን እቋጫለሁ። ወገኖቼ ሁሉ ግጥሞቹን በነቃ ህሊና ካዳመጡ በኋላ ያላቸውን አስተያየት ለመስጠት የየግላቸው መብት የተጠበቀ ነው። አመሰግናለሁ። ኃይሉ ወይም ገሞራው ነኝ። ጤና ይስጥልኝ። ሳተንጂ በስጋና ባጥንት በደምና በጸው በጥፍና ጅማት ተገነባሁ እንጂ ለማልንም ነበር ከመጠኑ አልፎ ያግፍ ሲደረጅ ንጹሃኑን ወገን አልብቶ ሲፈጂ ወሮ ሲያንገላታ ሲያምስ ሲቀጠቅጥ ሲነጋ ባዋጂ መቻስተይ ነበር ሰውን ያልፍጡር ባደባባይ ሲገድል አውሬ ወይ ሰው ልጅ አልሆንኩኝም እንጂ ብሆንማ ኖሮ የሰማዩን መብረቅ ባለሳት ወደሮ እሰቅለው ነበረ ከራማ አንጠልጥዬ ያኔ ሰው ከርከሮ በእርግጥ አይቀር ነበር እንዲህ አንጀት ያሮ በእርግጥ ብሆን ኖሮ የሰማዩን መብረቅ አነደው ነበረ ካለበት ገብቼ ያንን ነፍሰ ገዳይ በንጹሃኖች ደም እንዲያስጨማለቅ ተምዘግዝጌ ሄጄ ከዚህ ምድር ጥጋት ባክናፈ ደመናት ባየር ስንደቀደቅ አፋየው ነበረ ያን ሌጊዮን ቁራጭ የሰው ነፍስ አዋቆ አጉል ሲመጣደቅ ለሆንማ አኑሮ የጳጉሜን ነጎድጓድ አደነቁር ነበር በዶሮ ክንዱ ላይ ማበል ለቅቄ አጡዞ የሚያሳብድ አይደለሁም እንጂ በሆንማ አኑሮ ያንን አውሎ ነፋስ አፋየው ነበረ ያን ነፍሰ ገዳይ የራሱን አሟሟት በደመላሽ ደንደስ እመቃት አውርጄ የተከተው ከዛ አንጦርጦስ ጓያ እንደሰብረው ማሽላ ጠባቂ ማማ ላይ ተሰቅሮ እንደሚያስፈራራው እንዳወቅ ጥራቂ አሽመድምጀው ነበር ገና ያኔ ድሮ በሆንማ ኖሮ ጠቢብ ሰው አዋቂ በሆንማ ኖሮ የአየራስ ነጎድጓድ ከሰማይ የሚበርቅ ስንቱን እኮ ነበር የማስገባው ድባቅ ስንቱን እኮ ነበር የማስገባው ድባቅ ቀጥቅጬ ቀጥቅጬ ጎልጎታ ውርጄ የምከተው እመቅ ካፈር ከትቢያው ጋር ባንዴ የምደባልቅ ሳልሆን ቀረው እንጂ የሰማይ ነጎድጓድ ስንቱን እቡኝ ነበር አቃጥዬ የማነድ ብን ትናድርጌ የማወርድ ምድረ ፋይድ ብሆንማ ኖሮ የዚያን ነሐሴ ዶፍ የጳጉሜን ፏፏቴ የክረምቱንም ጎርፍ ስንቱን አረመኔ በሰው የሚጫወት በደባና በግፍ ጠራርጌ ሁሉን በርባሮስ አውርጄ ከዚያ አንጦርጦስ ነበረ መዘፈ በትሬን ታጭኜ ያንን ሁሉ ባንዳ ጠቅልዬ ወስጄ ነበር የማራግፍ እንዲያው ሳላስበው ሰሆኖ ፍጥረቴ የርብ ያህል እንኳን የመርዝ ጠብታ ሳይኖረኝ ሳላገኝ እንዲያ በማጣቴ ልዩ መካኒዝም የሌለው ሆነና ማጥቃት መከላከል የሰው ሰውነቴ እንዳረረ አለ በንዴት ተቃጥሮ ውስጣዊ አንጀቴ ዋናዎቹ ክፍሎች አካል የገላዬ ልቤ ኩላሊቴ ሳምባዬና ቆሽቴ ብሆንማ ኑሮ የጢስ አባይን ጎርፍ ጥርሩሁን የሚያፍስ አሳየው ነበረ ጠራጄ ካገር አፍሼ ወስጄ የምጥል በርባሮስ ከነ አዛሄል ጉድጓድ ከነ አዛዝሄል ተባይና ቅንቅን በመፍላት ካለበት ከዛ ካንጦርጦስ አይደለሁም እንጂ በሆንማ ኑሮ የፓክሜን አፈና አሳየው ነበረ ያን ሁሉ ባንዳ እሴቱን ለክቼ ዋጋውን መዝኜ ለሰራው ሙስና እንዲህ እንዳሾፈ መቼ ቆይ ነበር ነሰገዳይ ሁሉ ሰክሮ በጭቆና ሞጥሟጣ ሞጥሟጣ የሰው ልጅ ምንነት ክቡር ቅዱስ ፍጡር መሆኑን የማይገባው ደንቆሮ ነውና አይደለሁም እንጂ በሆንማ ኑሮ ነደ ነበልባሉን የሳቱን ኮረንቲ አንቸስችሼ አንድ እጄ ጠብሼ ቀቅዬ አናበን ነበር ግፈኛው መልቲ በዛው በአደባባይ በጥይት ቀጥቅጦ በሾተሉ አርዶ ንጹሐን ወገንን ባጠፋበት ቦታ እሰጠው ነበረ በዛው በአደባባይ ዋጋውን ላላቲ አልሆንኩኝም እንጂ በሆንማ ኑሮ አንዳጅ አቃጣዩን ቤንዚን አልያም ጋዝ ወይም ክብረ ሰማይ ስጋ ውስጥ ገብቼ ነፍስ ምጠዘጥዝ አልያም ያንን ድኝ ከአጥንት ጉልጥንት ገብቶ ስር የሚያደነዝዝ በሆንማ ኑሮ ከልብ ስር ገብቶ እንደ በታኝ አሲድ ነፍስ የሚያቅነፈንስ አለዛም ያንን መርዝ ሰጠው ነበረ ተመጣጣኝ ዋጋ ላጠፋቸው ነፍሶች ለፈጸመው መዘዝ አይደለሁም እንጂ ያንን ምሕረት የለሽ ነፍስ አውልቅ መከኛ ንጹሐንን ገድሎ አረመኔው ባንዳ መቼ ይችል ነበረ አንዲት ሰዓት እንኳን ጸጉሩን አንጨፍሮ ተዝናንቶ የሚተኛ አይደለሁም እንጂ ያንን ምሕረት የለሽ ነፍስ አውልቅ መጋኛ ንጹሐንን ገድሎ አረመኔው ባንዳ መቼ ይችል ነበር አንዲት ሰዓት እንኳን ጸጉሩን አንጨፍሮ ተዝናንቶ የሚተኛ በጀው እንጂ ለሱ እኔ አለም ሆኔ አሳልፎ ሰጪ ወይ እንደ ይሁዳ ወይ እንደ ጲላጦስ ገና ድሮ ነበር ለሰራቸው ግፎች ዋጋውን የሚከፍል ለተጫወተበት በንጹሐኖች ነፍስ አለመሆኔማ ለሱ በጀው እንጂ በሆንማ ሮኬት አደባየው ነበር የዘርዘሩ እንዳይተርፍ በታትኜ ካዘቅት እስከ ዘላለሙ ድምፅ ማጡ ጠርቶ በንጹሐን ወገን ዳግም ላይጫወት አይደለሁም እንጂ በሆንማ ኖሮ ሳተላይት የሰማይ አሳየውም ነበር ተምዘግዝጌ ሄጄ ከዚህ ካለውበት ከምድሩ ጥጋት ላይ ትቢያ አመድ አድርጌ ስቆግነው ሰውቃው ትናኝ ቡናኝ ሆኖ በይፋ እንዲታይ ከመቅጽበት አይን የምንት ወደጋ አመድ ሆኖ ሲደመሰስ ምንም ሳይቀር ላዋይ አለመሆኔማ በእጅጉ ጠቀመው የሚጣቁን ጠበል አሳየው ነበረ ጋኔኑን አግዝፌ በየአረሁ ላይ ዋይ ዋይ እያሰኘው ሳስጮኸው የምውል በሆንማ ኑሮ ባለ እሳቱን ሰይፍ ወይ እንደ ገብርኤል አርያ ሚካኤል ነበልባሉን እቶን የሚተፋው ጦሩ በዝህመ አደንጋው አኮማስሮ የሚገል ካሉበት ገብቼ ከተሸሸጉበት ከግፍ ምሽጋቸው ሰራዊት እሳት ማየት የባንዳ መንጋዎች ምድረ ጭራ ከሆነ ጋኔል ወለጌውን የውሻ ግፈኞች አይቀልዱም ነበር እንዲያ በሰው ህይወት በስላሴ አምሳል እንደዚያ ሚጥሚጣ ውስጣዊ አካል ሰርስሮ የሚያናውዝ ጠቅላይ ቢሮ ገብቶ ነርብ የሚወዘውዝ ምሱን እሰጥ ነበር ዘረኛውን ገዳይ ሆኜ በአደባባይ አፈዞ አደንግዝ ሆኜ በሆን ኑሮ ያንን መድፍነ ጸር የምድር የሰማያት በአገር የገባውን ዘረኛ ወረሽኝ ኔፍሊም መናፍስት እንደ ተነገረው በኦሪት ዘፍጥረት ዓለም እንዳጠፉት በእርስ ባየሩ ተለይተው ተዋልደው ከሆኑት መላእክት ልውሳን አጋንንት በደመሰስኩ ነበር ለአንዴ ለምን ጊዜም ድራሹን አጥፍቼ ገሃነም የሚቀጥ በሆንማ ኑሮ ጅጅጂ ቢኪኒ ጸረ ነፍሳት ቅመም ከበረሃ ፈልቶ ከተማ ውስጥ ገብቶ ብዙሃን ካሉበት ጤና የነሳውን ቢንቢና በረሮ ባንድነት ለማውደም አልተኛም ነበረ መርዤ ለማጥፋት ቀን ሆነ ሌሊትም አይደለሁም እንጂ በሆንማ ኑሮ ቲኤንቲ ያፊት ባንተ ከተትኩ ነበር እንደ ንፍር ውሃ አካሉን ለማድረግ ብናይ ብትናመድ አይደለሁም እንጂ በሆንማ ኑሮ መዳመጫ ሩሎ ወይም የጣሊያኑን ትልቁን ከባዱን ግዙፉን አሎሎ አሳየው ነበረ ያንን ነፍሰ ገዳይ ከስር አጋድሜ እንደ ቸርችር አስፋልት ካፍራ ጠግቼ አድርጌ አመልማሉ አይደለሁም እንጂ በሆንማ ኑሮ መድፍን ወመሰየስ አይደለሁም እንጂ በሆንማ ኑሮ መድፍና መሰየስ ኢላማዬ ነበር ያ ጨካኙ ባንዳ ውሻ ነፍሰ ገዳይ ባንዴ እንዲደመሰስ አይደለሁም እንጂ በሆንማ ኑሮ የሪሞቱ ፈንጂ ስንቶቹን ንጹሃን አስሮና አፍኖ በጭከና ገድሮ አይኖራትም ነበር ራሱን ታፍኖ ይሞታታል እንጂ በትንትኑ ወጥቶ ስጋና አጥንቱ ለቀብር እንዳያመች ለአፈር እንዳይበጅ ቢሆንማ ኑሮ የባህር ውቅያኖስ ድምሳሹን ማይበል አንገላታው ነበር እሱ እንዳንገላታው የዋሁን ወገኔን ባስፈጸመው ወንጀል በሆንማ ኑሮ የፋመ የጋመ ነበልባለ እሳት ትፈጃው ነበረ እያንዳንዱን ገዳይ ፈልጌ ካለበት ተደብቆም ቢሄድ ከገባበት ምሽግ እከውነው ነበር በየደረሰበት አይደለሁም እንጂ በሆንማ ኑሮ ሰይፍና ጎራዴ በጠፋሁት ነበር ከንጥሼ ቆርጬ ከትፌ መጥሬ ላይም ላላስቀር ሳላስቀር ያንን ነፍሰ ገዳይሽ ጊዜያት እንዴት ለምን አንዴ አይደለሁም እንጂ በሆንማ ኑሮ ያንን ድንጋይ ወፍጮ እሰልቀው ነበር ነፍሱን ከስጋው ጋር በአንድነት እንዲልም እንደ ቸሃ ቆጮ እንዲያ አለመሆኔ በጀውና ዛሬ እንዳሾፈ አለ በነፍሳ ሲጫወት የሚያጠፋው ጠፍቶ ዘረኛው አጅሬ እሰልቀው ነበር ነፍሱን ከስጋው ጋር በአንድነት እንዲልም እንደ ቸሃ ቆጮ እንዲያ አለመሆኔ በጀውና ዛሬ እንዳሾፈ አለ በነፍሳ ሲጫወት የሚያጠፋው ጠፍቶ ዘረኛው አጅሬ ቢሆንማ ኑሮ የመቅደላውን መድፍ ዛሬውኑ ነበር ካለበት ገብቼ የዘረኛን መንጋ ቀልቡን የማጣድፍ ያንን ነፍሰ ገዳይ የደደቢት ነፍሱን አጭሼ ማሳረፍ ቢሆንማ ኑሮ የዘንዶ የባብ መርዝ ጊዜ አሰጥም ነበር ለዘረኛ መዘዝ መሸገበት ሄጄ ካለበት ገብቼ ቶሎ ምጠዘጥስ ነበር ምን ይሆናል ሳልሆን ቀረሁና ቀረ እንጂ ስተግፍ ቢሆንማ ኑሮ የኒክለሩን ቃታ የአቶም ቦምቡን በተን የምመታ ዶጋመዱን ነበር ወዲያው የማደርገው ዘረኛን ወስላታ አለአንዳች ማመንታት አለአንዳች ይቅርታ ቢሆንማ ኑሮ የዚያችን የንብ መርዝ የውስጥ ነፍሱን ነበር ሰርስሬ ገብቼ እስኪያብድ ምጠዘጥስ ወንበዴ አጋሚዶን ከህይወቱ መዝገብ ሰርዤ የምደልስ ቢሆንማ ኑሮ የክትክታ ጩሜ ጨርቁን አስወልቄ መሬት አጋድሜ ሾካሜ ከላ ላይ አስምዬ አስፈጥሜ ዋይ ዋይ እስኪን ነበር የምገርፈው ቆሜ አልሆንኩኝም እንጂ ያጅሬን አኮርባጭ አለያም ያንጅራፍ አለያም አለንጋ ያበጠ ብሪት አስፈጭ ዘርሬ ነበረ ዘጠና ገርፌ ከልክ የማስገባ ያን ሁሉ አወናባች በሆንማ ኑሮ ያንኮበሯን ቅጠል ዋይ ዋይ አሰኝ ነበር ጭንጭኑን ለብልቤ የባንዳውን ግልገል ጨካኝ ልቡን ነፍሱን ባንድነት ቆጥቁጬ ጥይቱን የማስጥል አይደለሁም እንጂ በሆንማ ኑሮ እጹ ያለብላቢት ነድፌ ነበረ ያንምስቱን ሰጥቼ አስምዬ የምለቀው በሰው ላይ ጫወት በሆንማ ኑሮ ያንን ክብረ ሰማይ አቃጥለው ነበር ልቡ እስኪጠፋ ነፍሱም እስክትጦዝ በጠራራ ፀሐይ ያንን ባንዳ መንጋ ሀገር ያጠፋውን የፈረንጅ ተወካይ በሆንማ ኑሮ የመናፍስት ጸር ያንን ጸቆሞር አበነው ነበረ ከሀገራችን ምድር ያንን አረመኔ የበረሃ ጋኔ ተሆንማ አኖሮ ሰፍነግና ሐሞት ለማጥፋት ለማወደም ንጹሃንን ህይወት ሰበብ የሆነውን የባንዳ ሰራዊት እግታው ነበረ በቅጽበት እንዲሞት ተሆንማ አኖሮ ያንን አብርር ቅጠል አሳድደው ነበር በአገር ውስጥ እንዳይበቅ ያንን ባንዳ ሁሉ የዘረኞች ጠብደል ተሆንማ አኖሮ የቃጫውን ጅራፍ ሱሪውን አውልቄ ነበር ያለ ምህረት ዘጠና የምገርፍ ተሆንማ አኖሮ መዝሮ በታኙን ያንን ዳይናማይት ያንን ያኛውን ዳይናማይት አስተነፍስ ነበር ያበጠውን እብሪት ሀገር ህዝብ አጥፊውን የባንዶችን ክሰት ተሆንማ አኖሮ የሀገሬን በርበሬ ቃሪያና ምጥምጣ ነበረ ገብቼ ከእሱን አቃጥዬ በአፍንጫው በኩል ሰርስሬ መወጣ ተሆንማ አኖሮ የቆላ አንተርፋ አሳብጬ ነበር ሆዱን የምነፋ ከበሮ እስኪወጣው ኋላ ለመነረት ለመምታት በይፋ ለምን እንዲህ ያለ ኃይለ ቃል ያለበት ይጽፋል የሚል ሰው ቢኖር ካለንበት ለዛ ተቆርቁሮ የሚጠይቅ ምረት የኔ መልስ ቀላል ነው መጣፍ ያጣቅሳል ደቂቀ ነቢያት ያሉትን ያመጣል ኦ ሰብ ለምን ትንከት አረምም እዘት ሬይ ይውህቶ ሀጡ ለጻድቅ ለምን ትላለህ ዝም ማለቱ እኮ ነው ሀጡ ጻድቁን ሲበላው ሲውጠው ከቶ አይታለፍም በሆንማ ኖሮ ገብርኤልን መላክ በሆንማ ኖሮ ሚካኤልን መላክ አሳየው ነበረ መናፍስትን ሁሉ ካለበት ገብቼ በሳት ሰይፍ የማኝክ በሆንማ ኖሮ ያንን ፈረሰኛ ያራዳ ጊዮርጊስ እንደ ቢሩታዊት ሲጫወት እያየው በእናት ሀገሬ ነፍስ በዛች ኢትዮጵያ በብጽት በቅድስት በቡርክቷ መንፈስ ምን ያችለኝ ነበር በሩቅ ሆኖ ማየት ባህል ህይወት ሲፈርስ ተንደድሬ ሄጄ እቀጠቅጥ እንጂ የባንዶችን ደንደስ በሆንማ ኖሮ የጣሊያን ድጅኖ አፈራርስ ነበር የዘረኛ ናጥር እስኪጠፋ ብኖ እቀቅልም ነበር ያልሙጃ በሙሉ እስኪበስል ተከዝኖ በሆነ ታምር የላኞችን አይረት ለመሆን ስላልቻልኩ እጠብቃለሁኝ ካለሁበት ሆኜ ዘመን እየቆጠርኩ በሆነ ታምር የላኞችን ኃይላት ለመሆን ስላልቻልኩ እጠብቃለሁኝ ካለሁበት ሆኜ ዘመን እየቆጠርኩ እንግዲህ ያለብኝ መጠበቅ ብቻ ነው ያችን ዕለተ ፍትህ ያችን የፍርድ ቀን አውድ ላይ አስጥታ እስክታሳይልህ ግን በዚህ ሁኔታ እንዳልኖር አውቃለሁ አንድ ቀን ገብቼ ከቆራጥ ወገን ጋር አተራምሳለሁ ነባሩን ቁጭቴን በርግጥ እወጣለሁ እስከዚያው ዕለት ግን ዝግጅት አልተውም የሌዘር ቢም ጥበብ አልያም መሰውር ሳልፈጥርም አልቀርም በሩቁ የሚገጭ በሩቅ የሚያደባኝ ኃይለ ምድር ወሰማይ ሰርቻ ስዘጋጅ ይሆናል ያን ጊዜ ፊት ለፊት ተጋጥመን ይፋ የምንታይ ምድረ ባንዳ ሁሉ እንዲህ እንዳሾፈ አይኖርም ባንድ ላይ ይመጣል አንድ ቀን የፍትህ አውድ ቆሞ ፍርድ የሚሰጥበት ሙጃው ከመከሩ ፍሬው ከስናሩ አረሙም ከእህሉ ነጥሮ የሚመርትበት ባህሪው አይደለም ለዚህ ግዙፍ ዓለም ባንድነት መከመር ግርድና ፍሬያት እስከዚያ ድረስ ግን ብርቱና ጠንካራ ስለሆንኩኝ ብቻ ልቆዝም አርምሜ ለፈረንጁ ሳይቀር ሆኜ መጫወቻ እብድ ነው ተብዬ ለደንቆሮ ሁሉ ሆኜ መዘበቻ አመሰግናለሁ። 为什么你不喜欢他？为什么你不见？ ይሄን ምን አስቻለው? ደርሴን ምን አስቻለው? ሌላ እንኳን ይቀር እንደ ያገሩ ልምድ እንደ ህዝቦች ሞግ የባህሉን መለዮ የምንነቱን ድግ ልዩ የሚያደርገው አለው የሥራፍክ ከዚህ አንጻር በኩል አንዱን ዘርፍ ብንጠቅስ ጥበበ ደብተራን ያስማቱን ድግስ ማቅረብ ግድ ይሆናል። ረቂቁን መንፈስ ሲያሳየ ኖረውን ለስጋና ለነፍስ ቲያትር ድራማ የብሉይ የሐዲስ የደግና ክፉ ያውንተና አሉታ ሀሌ ሀሌ የሚያሰኛ ለያም ኡኡታ በዘፈኑም አንጻር የሚያሰማ ልታ አለው በየአይነቱ ደብተራው የኔታ ደደቡን አእምሮ የጋታ ፍልሆ እያጠጣ ብሾ እጽዋት ደደሆ የዛገ ህሊናን ሞርዶ አለስልሶ የደነዘ ልብን ወልውሎ አድሶ ቀለም እንዲቀበል ያደርጋል መላልሶ እንደ ማግኔት ጫፎች ጠበ ያራራቃቸው የገጠሙ እንደው ተጣልተው ተኳርፈው በፍቅር የሚያቆራኝ ልዩ መሳሪያ አለው። ሀገሩን ወገኑን ሊበድል ለማጥፋት አረመኔ ጨካኝ ሲነሳ ጸር ጠላት አለው ልዩ ጥበብ ትቢያ የሚያደርግበት። ይህን ማረጋገጥ ቢያስፈልግ ምስክር ጣዳን ይበቃናል የቀመሰው በትር ለመግዛት ቢመጣ ተሸጦ እንዲባረር ያደረገው ደብተራ ያሳየ ተአምር። አፍዛ ድንግዙን ባይረጭ ኖሮ ደብቴ የፈስ መስተባርን ባይደግም ባያፏች ያኛውም ማቴቴ ድል አልመታም ነበር ባድዋ በማጀቴ ባለው ኃላፊነት በግዴታው ድርሻ ባይዘምቱማ ኖሮ ከምን ይጋራና አለቃ መርሻ ባስማቱ ዱላ በመታቱ ወንጭፍ ባይዋከብ ኑሮ ያ የጣሊያን ውሻ በአውሮፕላን በነርስ በሚያፏች መትረየስ ታጥቆ የመጣውን ከአውሮፓ ጭሻ ባለመርዙን አርኩ ባያሳጣው ኑሮ መግቢያና መድረሻ ወጥሮ በያዘው በመስተባሩ ባያከሉ መተንፈሻ እስከ ዛሬ ድረስ ለነጭ ጣዖት ምስል ሲሰግድ ይኖር ነበር ትንታጉ አበሻ። ቢጨንቀው አይደል የሚያደርገው ቢያጣ መቶ ዓመት ጠብቆ ቀለሙን ለውጦ ትላንት እንደገና በእጃ ዙር የመጣ እንደዚያማ ባይሆን መቼ ደፍር ነበር በገዛ እግሩ ዲደክት የነብሮችን ሀገር ዋጦ ዋጦ ዋጦ በለመደው አይነት እንደ አድዋ ቸውግም ያስቃዥም ያናግር። ታዲያ ለምን ነበር በምንስ ምክንያት ደላጎ ያጣሊያን በጊዜያዊ ጉልበት ድለኛ ነኝ ብሎ በገባበት ማግስት ገና እንደደረሰ ከአዲስ ቤተ መንግስት ሰብስቡልኝ ብሎ ያገሩን ደብተራ ለልጄ መድኃኒት ፈልጉ አደራ ታማብኝ ልትሞት ነው ረግጣ ደንቃራ በሚል ልዩ ዘዴ አንዲት ድመት አስሮ በሻሾች ሸፍኖ ካለችበት ክፍል በጥበብ ሞሽሮ አይኖቿን አውሮ ይሁና ንገሩኝ ህመሟን ደሬዋን ከነ መፍትሄው ጋር ብሎ አስነግሮ በአዋጅ አስጠርቶ ደብተራን ሁሉ ከየተያዛው ጓሮ ፈትኗቸው ነበር አንድ በአንድ ደርድሮ። በመጨረሻም ላይ ባድዋው ቂም ይዞ ሊያነድ ሊያቃጥል ሊያጠፋ መንጥሮ ብዙ ገላባይ ደብቴ ነኝ በማለት ከጣሊያኑ ቄሳር ለማግኘት ሽልማት ተሰብስቦ መጥቶ ድመት ካለችበት ጠጅ ሳራ ጠጣት እሷ ቆሞል ጋታት ሆዷን በንዶ ድሸው ያን ይህን አርግላት ያለው ሞቶ ነበር ብር ያገኘ መስሎት። ጣሊያን ግን አጅሬ ጓዳው እየላከ ስንቱን ቀባጣሪ ለእርድ አስማረከ። በመጨረሻ ላይ ዘግይቶ የመጣ ያ ደብቴ ነበረ ያመጣበት ጣጣ። ሀቀኛው ደብተራ ገና እንደደረሰ ሰንደል አላስጨሰ ቅጠል አልበጠሰ ለሰጠው ጥያቄ እንዲችል መለሰ። ለወጥ መሪቱ ድመት ታሪክ ያላወቀው የአገሬ ደብተራ በሀገር ማዳን ትግል የነበረው ጎራ ሳይወርቅ የጣለ ኃይል ስንቱን ባለጋራ ዝናው አልተወራም ስለሰራው ስራ እስቲ ልክሰብለት ጥቂቱን በተራ ባባ በማይቸው በትግል ያበራ በስውር ተጋዳይ የአደባባይ ጮራ ደብተራ ደብተራ ደብተራ ደብተራ ለተጠመደችው ለዚች ንጹህ ጅመት መድኃኒቷ እንጂ ነወተት ነወተት ቃላኑ እንደሰማ ደንግጦ ተጨንቆ የዚያን የደብተራ እውቀቱን አድንቆ ለእሱ እንዲሰራለት ለመነው አጥብቆ ሽልማትም ሰጠው ማብያቢያ እንዲሆን ካባውን አውልቆ ጮሌው ደብቴ ግና በጣሊያኑ ነቅቶ ጓዜን ይዤ ልምጣ የሚል መስሉን ሰጥቶ አምልጦ እንደሄደ ሳይመለስ ቀርቷል ባሪያ ላለመሆን ለጣሊያን ሰላቶ ሊያስይዘው ፈልጎ ወዲያ ወዲህ ቢልክ አጅሬ ደብተራ በመሰውሩ እጽ ተሰውሮ አምልጧል ከአደባባይ መድረክ በስውር ካለበት ስውር እየላከ አምስት ዓመት ሁሉ እያሽቃዣው ኑሯል እንዳለከለከ የጣሊያን ቦቅዋቃ ከላይም ከታችም ምናምኑ ጭምር እያፈተለከ አፍዛ ደንግዙን በርቁ ደግሞበት ያለ ቀልቡ ነበር የኖረው በድኑን አምስቱን ዓመታት በሩቅ አነጣጥሮ በራዳር አስማቱ ቶርቢዶ የሚያደርግ ባንደርብ ድግምቱ ከአድማስ የሚያወርድ ሳታላይት ምትሃቱ ድባቅ የሚመታ ባዙቃ አንደበቱ ድምጥ ማጣ ብኖ ጠላት አርጊ ከንቱ ታላቅ ግብር ነበረው ደብቴ ታጋይ ብርቱ ባዷ በማይጨው በየጦርነቱ ለአገር ለወገኑ በየጎራው ታግሏል የአገሬ ደብተራ በሙያ አገልግሏል ዋጋው ባይከፈል ስራው ታሪክ ሰፍሯል ዛሬ ግን እኔ እንጃ ከአገር ለተገኘ ጭራቅና ጋኔን አስማቱ ምትሃቱ ለአሰራለት ይሆን አርምሞ አድፍጧል ጨፍኗል ማይኑን ከሰማይ አዕዋፍ በምትሃት የሚያወርድ ከምድር የሚያፈላ እሳትና በረድ በጥበብ አስማቱ ስንት የሚያርበደብድ ሩቅ አምባ ሆኖ አቃጥሮ የሚያነድ በደረቅ ወንዝ ላይ ፏፏቴ የሚያወርድ አየሩን ገፋፍቶ የሚፈጥር ሞገድ ከጠራ ህዋ ላይ የሚያበርቅ ነጎድጓድ የአገሬ ደብተራ እጅግ ሀገር ወዳድ ምነካው ይባላል ያንን የጥበብ አምድ ህዝባችን ሲሰቃይ ውድ ሀገር ስትናድ ወገን በሕይወቱ በቁሙ ሲታረድ ጥንታዊው ባህላችን በባዳዎች ሲረጉድ በአርምሞ ማየቱ ይህንን ሁሉ ጉድ ከቶ ምን ይባላል ያ ጥበብ እያለው ያልታየው ዘንድሮ ቆሞ ሲያስተናግድ ህዝብ ከሀገር ጋር ሲፈራርሱ አብረው ሞራል ሲሰባበር ዛሬ ያለ ወትሮ ሌላው እንኳ ቢቀር ደብቴን ምን አስቻለው ደብቴውን ምንካው ሌላው እንኳ ቢቀር ህዝብ ሲታሽ እያየ ስትፈራርስ ሀገር ምን አስቻለው ደብቴን እያየ በአይኑ ካጠገቡ ያለው ሲታረድ ወገኑ ኧረ ምን ነክቶት ነው እንዲያዝም ማለቱ በገዛ ሀገራቸው ባይተዋር የሆኑት አባትና እናቱ በረሃ በእስር ቤት በስራ መባር እንዲያ ሲንገላቱ ክቡሩ ነፍሳቸው ሲጠፋ በከንቱ ከቤታቸው ወጥተው የትም የቀሩቱ ፈላጊዎች ፈርተው ለሀቅ ሲያመነቱ ምን አስችሎት ቆየ ደብቴው ባላስማቱ ሀገር ምድሩ ሆኖ ፍጹም መካነ ደይን ሮሮና ዋይታ ውጦት መላው ወገን እናት ጡቷ ደርቆ ልጇ ብራብ ሲበድል አጠገቧ ሆኖ እያየ ባይኑ ከቶ ምን አስቻለው ያ ደብቴው ወገኑ ባለሙያው ደብቴ በአዲስ ልዩ ክስተት የኖረበት ሙያው መግደል ደም ማፍሰሱ መስሏል የሰለቸው ቀጪውን ደብተራ ቲያሊያ ምን አስቻለው ያለ ደም ጠብታ ቡይ የሚቀጣው በልዩ አስማቱ በምታት ባንደርብ ቢኖረ ሲያጦዘው በመቅጥለ ጸሩ በመስተባረሩ በሰይጣን መሳቢያው ባፍዛ ደንግዙ በመድፍነ ጸሩ በዛ ጥላ ወጊው ጆኖረው ሲያጠፋ ዘንድሮ ምነካው ባለው መስተሃድርት ያን መረቡን ቢጥል መናፍስትን ሁሉ በባህር አሳ አምሳት የብስ ላይ ዘርግፎ ውሃ ሲያስብል ማን ይችለው ነበር የደብተራውን ኃይል? ታዲያ ምን ነክቶስ ነው ዛሬ ጭጫልበት ወገኑ ሲታሰር ባሰራው ኃጢአት ከስራው ሲባረር ባስፈጸመው ወንጀል የትንፈፋ ሲሞት በቀየው በወንዙ ስደተኛ ሆኖ ሌት ቀን ሲንከራተት ይህ ሁሉ እያየ የወገኑን ብሶት ደብቴን ምን አስቻለው መደምሰስ ሲቻለው ባለው ጥበብ አስማት የወንበዴን ምስቶች ማሰር ማገስ ይችል በአምጽኦ ብእሲት ይሉኝታና ሞራል ተሟጦ ሲጠፋ ኃይል ነው አብነት አለም ላሚ ተስፋ ረቂቁ ጥበብ ደብተሮች ጋር ያለው ለበረሃ ጋኔን ማብራሪያ ምሱ ነው። ታዲያ ምን ነክቶት ነው የደብቴ ዝምታ ሀገሩና ህዝቡ በጋኔን ሲፈታ ታግሶ ማየቱ እንዲያ ሲንገላታ መስተባብር አስማት ቢረጭበት ደግሞ ድራሹ በጠፋ ያጋኔን ፈጽሞ ያራውጠው ነበር በመስተባብር እስ ሸንቆጥ ቢያደርገው ድሮ ከመጣበት ከበረሃ ዋሻው አጣርፎ ሊያደርሰው ባሩዝ ቅጠሉ ቢያደርገው ቸብ ቸብ ለቆ የጠፋ ነበር ከመጣበት እርካብ እጽዋት ቀጥጦ በብቁ ቢያጠጣው ትምክቱ ትቤቱ የጎጥ የዘረኛው ቀጥኖ ሾክ ነበር በታች አሸንዳው። ታዲያ ምን ነክቶስ ነው ጸጥ ጭጭ ማለቱ እናት ሀገርና አባት ወገን ህዝቡ እንዲያ ሲንገላቱ ሞራል ርኅራኄ አክብሮ ሰብል ባጣ በወቅት አዲስክልቱ ኑሮ ምራስ ያጣ ህይወት ሲጎሳቆል ሲብስ በየዕለቱ ያንን መከላከያ ኃይል ሊሰራበት ሲችል ባርምሞ ማየቱ በሙራደ በረድ በልዩ ጥበቡ ከቶ ለምን ይሆን ከደረቅ ሰማይ ላይ በድንገት አውርዶ አለመደብደቡ ትሪት ወጥሮ አላስችል ያለውን ነጫ ነጩን ወዶ ዘረኛ ደደቡ ወገን ህዝብን ሲያምስ ባርምሞ ማየቱ አለመታዘቡ በአይን ወግ አስማት ቢመታ አስፈንጥሮ እውር ማድረግ ሲችል ዘረኛን ደንቆሮ ምናችሁት ይሆን እንዲያ ዝም ማለቱ ያደብቴ ዘንድሮ አንበሳ ነብሩን ከሚኖርበት ዱር በአምጽኦ አራዊት አንደርድሮ አምጥቶ እንደ ተራ ጋሰስ እንደ ተራ ገኛ በአስማቱ ተብትቦ ጀርባው ላይ ተኝቶ ሲነዳው ለቁሞ ሲጋልበው አስሮ የኖረው ደብተራ እንዴት ይታገሳል እንዴት ዝም ይላል እያየ ሲሸና ዘረኛ ኩታራ ኢትዮጵያዊነት ላይ ወገቡን ሲሞክር ሊኮሳ ሲያቅራራ በአስማተ አንደቅልቅ የፈስ ቢለቅበት ጋንጣጣው ቢያንኳኳው ለአንድ ሁለት ሳምንት መቼ ይደፍር ነበር ክቡር ህዝብ ሊያሳስት ምናጢ ጎጠኛ ዘረኛ ሰራዊት በመድፍነ ጸሩ ሰደድ ቢለቅበት በሩቅ ሆኖ ማጥቂያው በውጋት በቁርጠት ቢያጠቃው ቢጋጋው ከቀን እስከ ምሽት ባንደር ቢውጥብ ያይጥ የባብ መንጋ ቤቱ ቢለክበት መቼ ቀልድ ነበር እንዲያ ሲሞጣ ሞት የዘረኛ አራዊት መቼስ እንዲያ ደፍሮ በክቡር ህዝብ ላይ ያወድ ነበር ቅርሻት በጎጥ በዘር አምኖ ንሰ ገዳዩ ሰው ንጹሁን የዋሁን በገዛ ሀገሩ መብት ሀገር ሲያሳጣው በእጽ ዘይቀትል በርቁ መርዞ በርምታ ቢያጦዘው ወንጀለኛ ብሎ ማን ነው የሚከሰው? ይህን በማድረጉስ ታጋዩን ደብተራ ማን ነው የሚጠራው? ኧረ ተነስበሩት ትዕግስቱ ይብቀው። በእጽ ዘይሀዩ መጠበቂያ ብነት ሰራዊት አስታጥቆ ጥይት እንዳይመታው በእጸ መናሂ አካሉን አጥምቆ በእጸ መሰውር ራዳር ላያየው ወጤውን ደብቆ ይሽርኮ ነበር ያደብቴ ሊቆጋ ቅመሙን ሰንቆ ዘረኛን ለማውለድ ትጥቁ አንሰውም ቢነሳማ በርቆ ምታትና አስማቱን ከተስ ሲል ፋጥቆ ሀገር ከዚህ በላይ ምን የከፋ ፍዳ ምን የባሰ በደል ምንስ ሊደርስባት ወሰኗ ተጥሶ መንግስቷ ተወርሶ ልጆቿ ተርበው ተጠምተው ሲሸሹ በስደት ምን አለ የቀረላት? ታዲያ ምነክቶስ ነው ምናባዜ ሲዞት ይሆን ያደብተራ እንዲያ ዝም ማለቱ ዘረኛ ሲያቅራራ ሀገርና ህዝብን ሲያጠፋ ሲያደማ ሁሉን በየተራ መጋኛ ዘር አንቆ ጭራቅ አጋንንቱን ጋኔን መናፍስቱን ባስማት እያንጫጫ የጌሆን ከብሬውን በግድ አስገድዶ የገዛቸው ጥበብ ከሌላው በብርጫ ደብተራው እያለው እንዴት ያስችለዋል ሀገር ህዝብ ሲታመስ ስትቋጭ ለቅርጫ ዝም ብሎ ማየቱ እጅግ ያስገርማል እሱም እንደሌለው መሆኑ አልጫ ከደረቅ ሰማይ ላይ በጠራራ ፀሐይ ማውረድ የሚችለው የበረድ ማዕበል ተአምር የሚያሳይ መቅጫ መቀጣጫ መሆኑን ያሳየ ለመናፍስት ሁሉ ማርገጃ አደባባይ ታዲያ ምን ይባላል እንዴት ይስፋቻለው ባርምሞ ማየቱ የውስጥ ነፍሱን ያህል የሚሳሳላቸው የቅርብ ወገኖቹ ያለ ፍርድ ሲሞቱ ጥንታዊት ሀገሩ በባዕዳን ግፊት ስጠፋ በከንቱ ሌላ እንኳ ቢቀር ተወዝፎ ያለው ጅሩና እንከፉ ደብቴ ምን አስቻለው በአይኖቹ እያየ ወገኖች ሲረግፉ በአናሳ መናፍስት በስውር ተመቶ ሲወድ ከደጃፉ የአውልያውን ጋኔል ስቦ በአስማሱ አምጥቶ ቢያሳየው ፓራዲዝም ጥበብ ሲውጠው ባንጀቱ በስልበተ መንፈስ ሊናን ገልብጦ ሲዘረር ባናቱ ያን ጊዜ ነበር ዘረኛ የሚገባው ለአብቶ ጭንቅላቱ ማወቅ የሚቻለው ፍልስፍና ስልቱ እያንዳንዱ ሁሉ እያንዳንዱ ጠቅላላ የሰው ልጅ እኩል እንደሆነ ሰው በሰውነቱ ቢልክበት ኖሮ በዘር አምላኩ ላይ ቡልቡላ መገኛ በዛ በደንቆሮ በደደብ ወጠኛ ከቶ አይችልም ነበር ተዝናንቶ ሊተኛ ጥበበ ሾተ ላይ ቢልክበት ኖሮ ወገን እያስራበ ሲያንገላታ አስሮ መች ይቀልድ ነበር ዘረኛ ዘንድሮ በዛ በአስማቱ በማእሰረ ገብር ቢሰራበት ኑሮ ሀገር ለማስከበር ልከፋፍል እያለ ያበደው በሀገር ያዘረኛ ሁሉ የት ይደርስ ነበር እንደ ሮኬቱ ቦምብ ተምዘግዝጎ ሄዶ በሩቅ የሚወቃ አራት አምባ ቋርጦ አላማውን ሳይስት ድባቅ የሚለቃ ወገን ሲያልቅ ካልረዳ ለዳታ ካልበቃ አስትዮ መድኃኒት ረከሰ በቃ ከቶ ካልደረሰ በመከራችን ወቅት ለሚሰቃይ ወገን ካልሆነ ጠበቃ አፍዛ ደንግዙን ደግሞ ቢረጭበት መስተሃድርቱንም ቢረጋግምበት ምስሃውን ምጽራሩን ቢጨማምርበት በአንደርቢው ጥበብ እሳቱን አሰሩን ቤቱ ቢለቅበት ቤቱን ቢያቃጥለዋቢያን ቢወርነው በተባይ ሰራዊት የት ነበር መድረሻው የሰው ክብር ገፋፊው ያዘረኛ ጠላት ባስተናግር ጥበብ ምስጢሩን አናዝሶ በሌባ ሻይ ወጥመድ ማጅራቱን ይዞ መቅጣት ይችል ነበር ደብተራው አፍዝዞ ባልታወቀ ምስጢር ባልጠራ ምክንያት ወገን ሲቀጠቀጥ በሩቅ በመመልከት ደብተራው ቆይቷል እስካሁን በትዕግስት እነ ግራ ጌታ ቀኝ ጌታ መርጌታ እነ ሊቀ ጠበብት ትናንት ዛሬም ያሉ በያሉበት ቦታ በደብር በገዳማት የሚኖር ሁሉ በተለይ ሁኔታ ሁላችሁ ደባትር መምህራን የኔታ አደራ ስሙልኝ አለኝ አቤቱታ ፈሳሹን ፏፏቴ ዥረት አቁማችሁ ተመለስ ስትሉት ከማዶ ቆማችሁ ችሎታው ክሄሩ በርግጥ እያላችሁ ቢበዛና ቢያንስም አውቅላችኋለሁ እኔ ወንድማችሁ ግዙፍ አለት ቋጥኝ የሚተረትሩ ዳይናማይት ቡልዶዘር ሆነው የሚሰሩ ጽወቦች ያሏችሁ ካያለን የሚዘሩ ሀገር ከህዝብ ጋር ሲኖር ብቻ እኮ ነው ጥበብና እውቀት እሴት የሚኖረው ሁለቱ ከሌሉ የሰው ልጆች ጸጋ ጥበብ ሆነ እውቀት ምንም የለው ዋጋ ስለዚህ ፈጥናችሁ ገቢሩን ጫኑና አገር ህዝብ አድኑ ጨርሰው ሳይጠፉ ከህላው የፋና ጥበቡም ክሂሉም በተለየ መልኩ ከእናንተ አለና ከሁሉም ከሁሉም መስተባረር ይሁን ቀዳሚ አስማታችሁ እክቱን ጠቅሎ ዘረኛ ወራሪ ከነ መናፍስቱ እንዲበንላችሁ ከሁሉም ከሁሉም መስተባበር ይሁን ቀዳሚ አስማታችሁ እክቱን ተክሎ ዘረኛ ወራሪ ከመናፍስቱ ጋር እንዲበንላችሁ ከመናፍስቱ ጋር እንዲበንላችሁ አመሰግናለሁ። ቤት ምድርን ባስከብር ይላል። ቤት ምድርን ባስከብር ለዋፊዋ አለው በክንፉ ይበራል፣ ላሳም ባህር አለው በኩንቢው ይዋኛል፣ አውሬም ጉድጓድ አለው እንዳሻው ይተኛል። እኔ ብቻ እንጂ ነኝ የተፈጥሮ ዝቃጭ፣ ከየብሱ በስተቀር የሌለኝ አማራጭ። እሱም በዛ ብሎ ወስዶታል ዘንድሮ፣ ሀገር የለሽ አርጎ ሊያኖረኝ በሮሮ። እንደ ልዩ ፍጡር አልበረቅሁ ከሰማይ፣ ተወልጄ ያደግኩ ነበር ከምድር ላይ። ከምድር የተገኘው እስከሆንኩም ድረስ ተፈጥሮ መብቴ ነው በስጋ በመንፈስ፣ በገዛ ሀገሬ መኖር እስካለች ነፍስ። በተወለድኩበት ባደግኩበት ሀገር ማን ነው የሚያግደኝ እንደፈለግሁ ብኖር? ኧረ ማን ነው ከቶ በገዛ ሀገሬ ገብቶ የሚያተራምስ ወገኔን እንዳውሬ? ማን ነው የሚያደርገኝ እኔን ወንጀለኛ? ሀገሬን ላስከብር ብተኩስ ባጫጭስ የባሩድ አፍለኛ። የተፈጥሮ መብቴን መኖሪያዬን ምድር ስከላከል ብገል ወንጀል ነው ወይ በምር? ሀገሬን ቢነፍገኝ ማንም ወራዳ በቦምብ ባፈነዳው ነኝ እንዴ ባለዳ? ሀገሬን ቢነፍገኝ የማንም ወራዳ በቦምብ ባፈነዳው ነኝ እንዴ ባለዳ? ሀገሬን ቢነፍገኝ የማንም ወራዳ በቦምብ ባፈነዳው ነኝ እንዴ ባለዳ? ተፈጥሮ የሰጠኝን መኖሪያዬን ሀገር ሊነጥቀኝ ሲከጅል የማንም ድንብርብር? በፈንጂ ባጦዘው በቦምብ በት ነው ባያ ከልክል በትር ወንጀል ባዩ ማን ነው ቤት ምድሬን ባስከብር? ተፈጥሮ የሰጠኝን መኖሪያዬን ሀገር ሊነጥቀኝ ሲገጅል የማንም ድንብርብር? በፈንጂ ባጦዘው በቦምብ በት ነው ባያ ከልክል በትር ወንጀል ባዩ ማን ነው ቤት ምድሬን ባስከብር? ወንጀል ባዩ ማን ነው ቤት ምድሬን ባስከብር? Thank you. ሰላም